አንተ ወደ አንተ መለሳስ ልቤን የውያት እንደ አንተ አድርጋት። በሰው ልብ ብዙ ሀሳብ ምኞት ይገኛል ዘወትር ከራሱ ጋር ሁሌ ያወራል አደኛው ስለ ምድር ሁሌ ያስባል ያ ደግሞ ሰማያዊውን ይናፍቃል ልቤ የሚመኘው አንተን ካልሆነ መኖሩ ትርጉም የለው ያው ከንቱ ሆነ ይኸውና ልቤ ባንተ ይሞላል አንተን ይናፍቅ አንተን ይጠፋ ይኸውና ልቤ የኔ አትሆን ያንተ አድርጋ ትውሰዳትና ይኸውና ልቤ እባክህ ልጄ ልብህን ስጠኝ ብለሃልና ይኸውና ልቤ እስቲ ለወጣት ያንተ አይነት ልብ አድርገህ ቃኛት ይኸውና ልቤ ዘምሮ አጨብጭቦ ዘሎ ይወጣና ያለቅሳል እንደገና ቤቱ ይገባና በምድር ብዙ አሉ ልብ የሚጎዱ መሽገው በጨለማ የሚናደፉ ጠብቃት እቺ ልቤ እንዳትጎዳ በርታኝ ልቤ ባንተ ሁልጊዜ ትጽና ይኸውና ልቤ በምድር አሉ ከጎኔ ሆነው ልብ የሚገሉ ይኸውና ልቤ ሊያሳዘኗት ልቤን ለመጣል የሚማማሉ ይኸውና ልቤ እኔ ከያዝኳት በትንሽ ነገር ትሸነፋለ ይኸውና ልቤ አንተ ከያዝካት ሁልጊዜ ደስታ ሁሌ በርቱ ነች ይኸውና ልቤ ልቤ የውያት ወደ አንተ መለሳስ ልቤን የውያት እንደ አንተ አድርጋት። አምላኬ ጌታዬ ነገሽ ብዬ ግን ሌላ ነገር በልቤ ላይ ያዘዬ ወንድሜን አብሮኛለውን የጠላቂ ሚዞ ሲጸልይ ሲዘምር አይፈራይ ልቤ ይቅርታ ማድረግ ካላወቀ ከአንተ የሚያገኘው ምሕረት አለቀ ይኸውና ልቤ ማይገባውን አስቀመጠና ይኸው ተበላሸ ይኸውና ልቤ በሰው ያዘነ ውስጡን ውስጡን ግን ልቤ ቆሸሸ ይኸውና ልቤ እስቲ ለወጠው ካልሆነ ጎዳለሆና ይኸውና ልቤ ንጹሕ ልብ ስጠኝ አንተን ለማየት አልችልምና ይኸውና ልቤ ተሳካልኝ ሆነልኝ ብዬ ሌት ቀን ሳመሰግን በስቶ ደስታዬ የኔን መውደቅና ዘን የሚመኝ ይመጣል ከወጣሁበት ሊያወርደኝ ልቤ አንተን አምኖ ካልተነከረ ይረታል መጨረሻው ያው ተሰበረ ይኸውና ልቤ የኔን መሳካት መከናወኔ ክፉ ሲሰማ ይኸውና ልቤ ብዙ ይተጋል ካንተን ይለየኝ ልቤን ሊያደማ ይኸውና ልቤ ካልጠነከረ ያንተ ለመሆን ካላመረረ ይኸውና ልቤ ቶሎ ይረታል ባንተ ፍቅር ካልተቀጠለ ይኸውና ልቤ አንዳንዴ ይሄ ልቤ ይጠራጠራል ስትዘገይ የማትሰማው የሚመስለዋል ነገሮች ብዙ በላዩ ሲከፍዱበት ሲያዝ የተናገርከው ሲጠፉበት ለሚያልፍ ከኔ ጋር ለማይቆየው ሲሸነፍ ይኸውል ጌታዬው ይኸውና ልቤ በፍጹም ልቤ ታመን ያልከው ረሳውና ይኸውና ልቤ ተጠራጠረ የማያልፍ መስሎት ደነበርና ይኸውና ልቤ አረፈው ሰው ከሀሳብ ጋር እስኪ አስማማ ይኸውና ልቤ ይኸው ለውጠው ልብህን ከልቤ ጋር ገጠመው ይኸውና ልቤ ልቤ የውያት ወዳንትን